ስለዚህ ዓለምን በመፍጠር እንግዲህ ምንም አይነት አገልግሎት ያበረከተ ሌላ ባለቤትነትን የሚናገር ከለለ እናንተ የተለያየ ነገሮችን ያነሳችሁ በማምለክ እንደገና አጋር ያለው ማስመሰል አይገባችሁም። ብቻኛ ባለቤቷ አላህ ሰሆነ ለዓለም ብቻኛ ተመላጭው እርሱ መሆን አለበት ማለት እና በልሐቅ ማለት በእውነት በትክክል የፈጠራቸው እርሱ ነው። ከዚህ ውስጥ ዓለምን ፈጥሯል ብሎ የሚነገርለት የለም ማለት ነው። ተዓላ አማ ይትሪኩን እና በዚህ በብቸኛ የፈጣሪነት እና የባለቤትነት ስሙና ስልጣኑ ፍጥረታቶች ሁሉ ከሚያጋሩበት የበላይነቱን አረጋግጧል። እና ማንም ሰው ማንንም ነገር ቢያመልክም ያ ያመለከው ነገር ለመሆኑ ፈጥሯል እንዴ ተብሎ ቢጠየቅ መልሱ የለም ነው የሚሆነው። ስለዚህ በፈጣሪነቴ ሁሉንም በልጨዋለሁና ልጨዋለሁ፣ በፈጣሪነት የልቸኛ መሆኔ ከተረጋገጠ ደግሞ ፍጡሮችን ይህን በማምለኩ ረገድ እንዲሁ ብቸኛ ሊያረጉኝ ይገባል እንጂ እኔ ሁሉን ነገር ፈጥሬ እንደገና ተመላጮች ሊበዙ አይገባቸውም ነው የሚለው። ኸለቀል ኢንሳነ ሚን ኑጥፋ፣ በተለይም ሰውን ከጠብታ ውሃ ፈጠረው ይላል። ማለትም ያው የመጀመሪያውን ሰው ባለፈው ሱራ እንደተጠቀሰው ቀጥታ ከአፈር ከጭቃ ነው የፈጠረው። ከዛ በኋላ ግን የሚቀጥለውን ትውልድ ከዚህ ከመጀመሪያው ሰው ከምትወጣ ጠብታ ውሃ ከፍተተ ስጋ ነው የፈጠረውና እርባታውን እንዲቀጥል ያደረገው። ፈኢዛ ሆ ኸሲሙ ሙቢን፣ እና ከዚህ ከደካማና ከጠብታ ውሃ የተገኘው ሰው ወዳውኑ እኔን ጌታውን ግልጽ የሆነ ተቃራኒና ተከራካሪ ሆኖ ተገኘ። በዛ መልክ እንግዲህ ከተጠበቀ ደካማ ነገር አስገኝቸው ሲያበቃ እኔን መፍራትና ማክበር ሲገባው ጌታ አላውቅም ወይም ደግሞ ለእርሱ አልገዛም እሱ ያለኝን አልቀበልምና አልከተልም በማለት የሚያፈጥና የሚያንገራጥጥ ግልጽ የሆነ ተቃዋሚ ሆኖ ተገኘ ይላል። ይህ እንግዲህ በጣም አሳዛኝና አሳፋሪ ሁኔታ ነው። በዛ መልክ የፈጠረውን ጌታ ከማንም በላይ አክብሮና ፈርቶ መገዛት ሲገባው ከዛ ተደካማ ነገር ፈጥሮና አስገኝቶት ደረጃ በደረጃ አካሉንም መንፈሱንም አጎልምሶ ለቁም ነገር ሲያበቃው እሱ በከፈተለት አንደበት ጌታ የለም ወይም ሊገዙት አይገባም ወይም አጋር አለው እያለ የተለያዩ ግልግናና ህገ ወጥ ነገሮችን የሚናገርና የሚከራከር ሆኖ ተገኘ ይላል። والأنعام خلقها لكم فيها دفء ومنافع ومنها تأكلون ولكم فيها جمال حين تريحون وحين تسرحون وتحمل أثقالكم إلى بلد لم تكونوا بالغيه إلا بشق الأنفس إن ربكم لرؤوف رحيم والخيل والبغال والحمير لتركبوها وزنة ويخلق ما لا تعلمون وعلى الله قصد السبيل ومنها دائر ولو شاء لهداكم اجمعين والانعام خلقها لكم ان انتم سوتين اندفطره كله لان انتم مرجعنا متتميا يهونو زند دغمو يديت انسساتكم لان انتم سنل فطرنلاك وين فطرنلاك الى الله سو اند ليلا تناغاري هو بغيظ مالكم والانعام خلقها لكم يديت انسساتكم لان انتم لسوتين اسكنلاكم ይሃዲኩን እና በእነዚህ በእንሰሳዎች አማካይነት እናንተ የብርድ መከላከያ ታገኛላችሁ ይላል። ማለትም እንግዲህ የተለያዩ የእንሰሳ ጠጉሮችን በመውሰድ እንደ ሱፍ የሆኑትን ነገሮች ለልብስ በመስራት ከጥንት ጀምሮ በአሁኑ ጊዜ ደግሞ ደረጃ በደረጃ በዘመናዊ መንገድ እየተራቀቀ በጣም ጠቃሚና ጠንካራ የሆኑ ልብሶች የሚገኙት ከእንሰሳ ነው ማለት ነው። እና የዚህ አይነት የብርድ መከላከያ የሆኑ ልብሶችን ከነሱ ጠጉር እንድታገኙ አደረግነ ይላል። ወመናፊዑ፣ ከዛም ሌላ ብዙ የተለያዩ ጥቅሞች አሏቸው። ለምሳሌ በወተታቸው፣ በጉልበታቸው፣ እርሻ በማረስ፣ ጭነት በመጫን፣ ጋሪ በመጎተት፣ በተለያዩ ነገሮች እና በቆዳቸው በተለያዩ ሁኔታዎች እንድትገለገሉባቸው በማሰብ ፈጠርኩና አዘጋጀሁላችሁ። ወሚና ተእኩሉን፣ ከነዚሁ ከእንስሳዎቹ መካከል ደግሞ በመጨረሻም ራሳቸውን አርዳችሁና ህይወታቸውን አጥታችሁ እናንተ በመመገብ ትደሰቱባቸው አላችሁ። የዚህ ሁሉ ለታ ባለቤት የሆንኩትን ጌታ ታዲያ ማክበርና በብቸኝነት ማምለክ ሲገባ እንደገና ታጋሩብኝ አላችሁ፣ ሲያሰኛችሁም ትክዳላችሁ። ወለቁም ፊሃ ጀማሉን፣ ለእናንተ በእነዚህ በቤት እንስሳዎች ውበት አላችሁ ይላል። ሂነ ቱሪሁን በምሽት ሰዓት ወደ በረቶቻቸው ስትመልሷቸውና ወሂነ ተስራሁን በንጋትም እንደገና ወደ ጥቶሻቸው ስታሰማሯቸው ነው። እና እንግዲህ እነዚህ እንስሳዎች በሁሉም ነገር ያው ለሰው ልጆች ጠቃሚና አገልጋዮች ናቸው። ጸጉራቸው፣ አጥንታቸው፣ ቆዳቸው፣ ስጋቸው ምንም የሚወርቅ ነገር የለም። ሌላው ቀርቶ ኩሳቸው እንኳ ሳይቀር ያው ለተለያዩ አገልግሎቶች ይውላሉ ማለት ነው። እና ከዛም በላይ ደግሞ የዛ የብዙ ከብትና የመንጋ ባለቤት የሆነው ሰውዬ በቤቱ አፋፍ እንግዲህ ብቅ ይልና አደባባይ ቁጭ ብሎ ከብቶቹ ማታ ትምሪቱ ነው ከበረሃ ወዳቸው ሞልቶ ልጆቻቸው ልጆቻቸውን አስቀዋቸው ሲመጡ እየተጫጫሁ ሆዳቸው በደንብ ተገልብጦ እያብረቀረቁ ያጋፍ የሆኑ ላሞች በሚመጡ ጊዜ እየተጫጫሁ አካባቢውን እያዳመቁ ሲመጡ የማን ነው የመንጋ በዛ የሚዘርቀው ይባላል። የገሌ አበሉ ነው ሲባል ለባለቤቱ ኩራት ይሰማዋል ማለት ነው። እና በምሽት ሲገቡ ያለውን አስቀደመ የሚሰማሩበትን ሳይሆን ማታ እንግዲህ ሲበሉ ውለው ሲጠጡ ውለው ጠግበው እጆቻቸው እናፍቀው ጓሜጋታቸው ፈርጥቋቸው በሚመጡ ጊዜ መልካቸው በጣም ደስ ይላል እንቧይ እንቧይ መስለው የዛ ጊዜ ባለቤታቸው ኩራት ይሰማዋል የገሌ ላሞች ናቸው እኮ ሲባለ ማለት ነው። እንደገና ደግሞ ጧት ሲሰማሩ ከበረት ተከፍተው ሲወጡ አካባቢውን አድምቀው ወደ በረሃ በሚወርዱበት ጊዜ እየተንሰረተሉ ሲሄዱ ይህን ነገር የመንጋ በዛ ተሰማራ እየተባለ ሲነገር ከልዩ ልዩ ጥቅም ባሻገር ለሰውየው ባለጸጋና ሀብታም መሆኑን ክብርና ማዕረግ ያጎናጽፉታል ማለት ነው። እና እንደዚህ አይነት እንዲህ ጠቃሚና አገልጋይ የሆኑ እንስሳቶችን ለእናንተ ብዬ ነው ያገኘሁላችሁና የፈጠርኩላችሁ ይላል። ወሂነ ተስራሁን ማለት ጠዋት ማልዳ ከበረት ከፍታችሁ ወደ ትምሪት ስታሰማሯቸውም ማታ ተመልሰው ሲመጡም ደግሞ በሁለቱም እንቅስቃሴያቸው ለእናንተ ውበትና ኩራት ይሰጧችኋል ነው። ወተህሚሉ አጣለኩም ኢላ በለዲን ለም ተኩኑ ባሊጊን ኢላ ቢስቅል አንፉሲ በእነዚሁ በእንስሳቶች አማካይ ከባድ የሆኑ የሸክሞቻችሁንና ጓዞቻችሁን ደግሞ ትጭናላችሁና ታጓጉዛላችሁ። እነዚህ እንስሳቶች በቀላሉ ባይጫኑ ኑሮ እናንተ በሰው አቅማችሁ ተሸክማችሁ ለመጓዝ ብትሞክሩ በጣም ሩቅ ወደሆነ አካባቢ በትቢያችሁን ጨርሳችሁ እልካችሁን ፈይታችሁ እንጂ ልትደርሱበት ወደማትችሉት ቦታ ጓዛችሁን ደግሞ ያጓጉዙላችኋል ከእናንተ የተሻለ ጉልበት አላቸውና ማለት ነው። እነ ረበኩም ለረኡፍ ረሒም ይህንም ሁሉ የሚያደርገውም ለምንድን ነው? የእናንተ ጌታ በእናንተ በሰው ልጆች በጣም አዛኝ ሩሩ ከመሆኑ የተነሳ እነሱ እየደከሙ እናንተን እንዲያገለግሉ አደረገላችሁ። እና እነሱን እንግዲህ መፍጠሩ ብቻ ሳይሆን ጠባያቸው የተዋበ ለእናንተ ታዛዦችና ተገዦች ባያደርጋቸው ኑሮ እንደተለያዩ የዱር አውሬዎችና አራዊቶች ክፉ ቢሆኑ ኑሮ ያን ሁሉ አገልግሎት ሊሰጡ ቀርቶ እንዳውም እናንተን ሊያጠቁና ሊያጠፋችሁ ይችሉ ነበር። ከእነሱ ያነሱ እንስሳቶች ሁሉ ነው በዱር ያሉት ሰውን ሲጎዱ የሚገኙት ማለት ነው። በጣም ትንንሾቹ ጥቅቅኖቹ ሳይቀሩ አይጥ እንኳን በአቅሟ አገልግል ስላላላት ብዙ ጊዜ ሰውን ስትበድል ነው የምትገኘው ማለት ነው። ከዚያ በላይ ያሉት እነ ቀበሮ፣ እነ ነብር፣ እነ አንበሳ የመሳሰሉት ሁሉ ብዙ ጊዜ ሰው ልጆችን በንብረታቸውም ሆነ በህይወታቸው ሲጎዱ እንጂ ሲያገለግሉ አይታዩም በቀጥታ ማለት ነው። ከተዘዋዋሪ መንገድ ሊያገለግሉ ይችላሉ። እኒህ የቤት እንስሳዎች ግን በጣም ግዙፎች ጉልበተኞቹ ነው ሳለ ሰው ደካማው ሊያዛቸው የማይችሉትን እነ በሬን እነ ፈረስን እነ ግመልን የመሳሰሉት እንግዲህ በጉልበታቸው ማንም ሊያመረከካቸው የማይችሉት ሰጥ ለጥ ብለው ለሰው ተገዦችና ታዛዦቹ ነው ተገኙ። ይህም ምንድነው? አላህ አዛኝ ከመሆኑ የተነሳ እናንተ በግል አቅማችሁ ከአንድ ቦታ ተሸክማችሁ ሌላ ቦታ ልታደርሱት የማትችሉትን ወይም ደግሞ ብታደርሱትን እጅግ ስጋችሁን በልታችሁ መከራ አይታችሁ ብቻ አደርጉት የምትችሉትን ነገር በእነሱ አማካይነት በቀላሉ እንድታጓጉዙ አስችለናችኋል ይላል። ወልኸይለ ወልቢጋል በማጓጓዣ ከተነሳ ይቀር በተለይም ደግሞ በማጓጓዙ ሊያዘርፍ የታወቁት ፈረሶችና በቅሎዎች፣ ወልሐሚር አህያዎች በግንባር ቀደምነት ይገኛሉ ማለት ነው። እነዚህን ሁሉ አገኘላችሁ ለምን ሊተርከቡሃ እናንተ ራሳችሁ ተቀምጣችሁ ወይም ጋልባችሁ እንዲትጓጓዙባቸው ጊዜ ወዚነተን እንደገና ደግሞ ውበትና ኩራትን እንዲሰጧችሁ ይህ ጥሩ ሰንጋ ፈረስ ወይም የጥሩ ሰናር በቅሎ በሚኖረው ጊዜ ሰውየው ከማሳረፋም በተጨማሪ በግር ከሚንከራተተው ጎስቋላ ሰውየ የተሻለ ክብርና ውበት ያለው ይሆናል በዛ ተቀምጦ ሲሄድ ማለት ነው። እና እነዚህን በመጓጓዣ በመጋለብም ሆነ በመጫን በሁለቱም መልክ እንዲያገለግሏቸው አድርጌ አመቻችቼ ፈጠርኳቸው። ወየኽሉቁ ማ ላ ተዕለሙን እና ስለ ማጓጓዣው ጉዳይ ወደፊት ደግሞ ዘመኑ በጨመረ ቁጥር እናንተ ዛሬ የማታውቁትንና የማትጠብቁትን የተለያየ መሳሪያ ሁሉ ይፈጥርላችኋል በማለትም ቃል ገባ። የሚል ሙዕጂዛት ቁርአን ነው። እንግዲህ ይህ ቁርአን በሚወርድበት ሰዓት ቀደም ሲል የተጠቀሱት የየት እንስሳቶች ናቸው ለሰው ልጆች መጓጓዣም ሆነ መጫኛ ሁነው ሲያገለግሉ የነበሩት። ግን በዚህ መልክ እንደማይጠቅም የማጓጓዣው የመሳሪያ ወደፊት ዘመኑ እየቀደመ በሄደ ቁጥር ዘመናዊ የሆነ በጣም በይዘቱም ሆነ በጥራቱ የተሻለ የሆነ ነገር እንደሚመጣ ጠቆመ። በአሁኑ ጊዜ ያው ጎልቶ የምናየው በራሪና ተሽከርካሪ በባህርም በየብስም በአየርም ሳይቀር በሁሉም ነገር እንግዲህ ዘመናዊ የሚባለው መሳሪያ ሁሉ እነ ባቡርን እነ መኪናን እነ አይሮፕላንን ከዛም አልፎ መንኮራኩሮች ሳይቀሩ ከዚህም በኋላ እንደገና ዛሬ ያልደረስንበትን አላህ ስብሓነ ወተዓላ ይመጣል ብሎ ያወቀውን መሳሪያ ሁሉ በአንድ ቃል አካተታት ማለት ነው። ወየኽሉቁ ማ ላ ተዕለሙን እናንተ የማታውቁትን ሁሉ መሳሪያ ወደፊት ይፈጥርላችኋል። ይህም በምንልበት ጊዜ ቀደም ሲል የተጠቀሱት እንስሳቶች አላህ ስብሓነ ወተዓላ በቀጥታ የፈጠራቸውና ያዘጋጃቸው ናቸው። ግን ዛሬ በዓለም መጓጓዣ ሆነው የሚያገለግሉት ዘመናዊ መሳሪያዎች ሰዎች ናቸው የሰሯቸው እንጂ እንደ ሰብቶቹ ሲቀጥ አልፈጠራቸውም ሊል ይችላል አንድ ሰው። ግን ይህንን ይመልሰዋል አላህ ስብሓነ ወተዓላ ወላሁ ኸለቀኩም ወማ ተዕመሉን እናንተንም እናንተ የምትሰሩትንም ነገር የፈጠረው አላህ ነው ይላል ማለት ነው። እና ሰዎችን ፈጥሮ ሲያበቃ ይህንን ነገር ዘመናዊ መሳሪያ እንዲሰሩ አእምሮውን አንጎሉን የፈጣቸው እንደገና ደግሞ ለስራ የሚያገለግሏቸውን ጥሬ ማዕድናት የተለያዩ ነገሮችን ማቴሪያሎችን የፈጠረላቸውና ያገኘላቸው እርሱ ነው። መጀመሪያ እውቀቱን ባይሰጣቸው እንደገና ደግሞ የተለያዩ እቃዎችን ከምን መስራት እንደሚገባቸው ባያሳውቃቸውና ጥሬ እቃዎችንም ባያስገኝላቸው ኑሮ ሊፈጥሩ አይችሉም ሊሰሩት አይችሉም ነበረ ማለት ነው። ስለዚህ ዙሮ ዙሮ ፈጣሪውና አስገኝታው እሱ ነው። እነሱ በተወሰነ ደረጃ እና አላህ የሚፈጥራቸውን ጥሬ እቃዎች የተለያየ ቅርጽና መልክ ማስያዝ ነው እሱ በሰጣቸው አቅል እየተደገፉ ማለት ነው። ስለዚህ ሂዶ ሂዶ ሁሉንም የፈጠረው እሱ ነው። ወአለላሂ ቀስድ ሰቢል እና በአላህ ላይ ደግሞ ቀጥተኛውን መንገድ መጠቆም ተገቢው ነው ይላል አላህ ሱብሓነሁ ወተዓላ። ለፍጥረታቶች በዚህ ዱንያም ላይ ሲኖሩ በመጪው ዓለም በዛኛው ደግሞ በአኸራውም የሚጠቅማቸውንና የሚያዋጣቸውን ትክክለኛ ዘላለማዊ ድልና እድል የሚያስጨብጣቸውን ጎዳና ለሰው ልጆች ማስተዋወቅና መጠቆም በአላህ ላይ ያለበት ነው። ይህ ኃላፊነቱ ነው ማለት ነው። ይህንን ነገር እንግዲህ እሱ የሚወደውንና የሚጠላውን ይህን አድርጉ ይህን አታድርጉ ብሎ ካልነገረና ካላስተማረ ፍጥረታቶችን ሌላ የሚነግርለትና የሚያስተምርለት ስለሌለ ይሄ የእሱ የስራ ድርሻው ነው ማለት ነው። ስለዚህም ነው ነቢያትን የሚልከውና ኪታቦችን የሚያወርደው ሰዎች የምረን ውድማ እንዳይሄዱ ማለት ነው። ወሚንሃ ጃኢሩን ከመንገዶችም የጠማማዎች አሉ ያው የሰይጣን መንገዶች ማለት ነው። እና አላህ ስብሓነሁ ወተዓላ በመልካም ፍቃዱ ትክክለኛውንና የነጃውን ጎዳና ራሱ ካልጠቆመ እንደገና ሰይጣኖች የሚያስተባብሩት ጠማማ መንገድ ስላለ ሰዎች በአማራጭነት ያንን ጠማማውን መንገድ እንዳይጠቀሙ አስቀድሞ ጎጂና ጠቃሚውን የሚለይና የሚያብራራ ጠቋሚ መንገድ የሚመራ መለክ ያሰራጭላቸዋል ያስተላልፋል ነው የሚለው። እና ወሚን ሀጃኢሩን ከመንገዶች ማለት የዛሂር መንገድ ሳይሆን የሃይማኖት የእምነት ጎዳናዎች ማለት ነው። የአላህ መንገድ አለ ያው በነቢዮች አማካይነት የሚመጣው እንደገና ደግሞ በተለያዩ ጠማማ ኃይሎች የሚቀየስም ጠማማና የተዛባ የሆነ መንገድ አለ። ከዛ ከጠማማው መንገድ በአማራጭነት እንዲያገለግል ትክክለኛውን መንገድ መጠቆምና ማስተዋወቅ ያለበት አላህ ነው ይላል። ወለው ሻአለ አሃዳኩም አጅማዒን ይህን ስንል ግን አላህ ከፈለገ ታዲያ ችሎታው የተሟላ ነውና ፍጥረታት የተባለን ሁሉ በጥቅሉ ሁሉንም ለነጃ በሚያበቃው ጎዳና ለምን አይነዳውም ነበረ? ይህን ጠማማውን መንገድ እንዳይኖር ያደረገውች ትሉ ይሆናል። ይህንን አሁን ብፈልግ ኑሮ ሁላችሁንም በጥቅሉ በአንድ ቀጥተኛ የነጃ ጎዳና ለወስዳችሁ በቻልኩ ነበረ። ዳሩ ግን ያለ ውል በግድ ሁላችሁንም በአንድ መንገድ አዘሽቼ መንዳቱን ሳይሆን የመረጥኩት ሁለት አማራጮችን ሁለት መስመሮችን ከዘረጋው በኋላ ይሄንን ብትከተሉ ይጣጣሚ ነው ይሄን ተከተላችሁ ደግሞ ጎጅ ነው ብዬ ታስተዋወቅኩኝ በኋላ ምርጫውን ለእናንተ መተው ነው የመረጥኩት ማለት ነው። አለበለዚያ ብትወዱም ብትጠሉም በቃ ይሄን ብቻ ተከተሉ ካልኳችሁ አሸንፋችሁ ልትሄዱ እንደማትችሉ አውቃለሁ። በኃይል ተጠቀምኩኝ ግን በኃይል መጠቀሙን ትቼ ለእናንተ ምርጫ መስጠትን መርጫዋለሁኝና ማስተዋወቅ ነው ያለብኝ ጎጁንም ጠቃሙም። ያን ካስተዋወቅኳችሁ በኋላ ግን እናንተ በተወሰነች አቅማችሁ በገባ አእምሯችሁ አመዛዝናችሁ መምረጥ የምትፈልጉትን ትመርጣላችሁ ይላል። هو الذي أنزل من السماء ماء لكم منه شراب ومنه شجر فيه تسيمون ينبت لكم به الزرع والزيتون والنخيل والأعناب ومن كل الثمرات إن في ذلك لآية لقوم يتفكرون وسخر لكم الليل والنهار والشمس والقمر والنجوم مسخرات بأمره إن في ذلك لآيات لقوم يعقلون وما ذرأ لكم في الأرض مختلفا ألوانه إن في ذلك لآية لقوم يذكرون هو الذي يأهنم الله الواحد مالك بالتنية ملاكي يهونه جيتا يعنو إلا أنزل من السماء ماء قول السماء بكل زناب وحان يورد الله እና ይሄን የዝናብ ውሃ እንግዲህ መውረዱን ማንንም ሰው ሊጠራጠርና ሊከራከር አይችልም ማንንም ያቃል ማለት ነው። ግን ማን ነው ያወረደው ቢባል ከአላህ በስተቀር እኔ ነኝ ለማለት የሚችል ፈጥቶ ማንንም አይኖርም። ስለዚህ ይሄን ዝናብ በማስፈልጊ ወታና ሁኔታ በየጊዜው በእናንተ ላይ የሚያወርድላችሁ የሆነው ጌታ ነው ያለም ባለቤትና ብቻው ተመላጭ ይላል። ማን ለኩም ምንሁ ሸራብ እና ለእናንተ ብሎ የሚያወርድላችሁና የሚልክላችሁ ዝናብ ለእናንተ በመጠጥነት ያገለግላችኋል ከሱ ትበጣላችሁ። ወሚንሁ ሸጀሩን እንደገና ደግሞ ከዙ ከዝናብ ውሃ የተለያዩ ዛፎችና አትክልቶችን ያስገኝላችኋል። ሂቱ ሲሙን በዚህ በዝናብ ውሃ በሚበቅለው ዛፍ እንስሳዎቻችሁን ትጠልባላችሁ። እንስሳዎች እንግዲህ እንደ ግመል ያሉት በቀጥታ ቁመታቸው ስለሚያገለግል እየዘለፉና እንዲየቆረጡ ይበላሉ። ጥቅጥኖቹ ደግሞ እንደ በግ እንደ ፍየል ያሉት በባለቤቶቻቸው አማካይነት ወይም አጫጭሮቹን ቁጥቋጦችን ራሳቸው ሲበሉ በባለቤቶቻቸው አማካይነት እየተቆረጠና እየተፈጨፈ ይሰጣቸዋልና ዛፎችንም ለእናንተው ባወረድኩት ውሃ አብቅሌ ነው ዙሬ እንደገና ለእንስሳዎቻችሁ ቀለብ ያደረግኩት ነው የሚለው እና ፊቱ ሲሙን ማለት እንተሳዋጫችሁን በዛፎቹ አካባቢ ላይ ያስተማራችሁ ትቀልባላችሁ። ይሄንን የባልፈጥርና ባላዘጋጅ ኑሮ ከየታመጡት ነበር ማለት ነው። ዘምቢቱ ለቁም ቢዘራ እንደገና ዛፍን ብቻ ሳይሆን በዚሁ በዝናብ ውሃ አማካይነት አዝመራዎችንም ያበቅልላችኋል። ወዘይቱን ታትክልት ዛፎችን ደግሞ ዘይቱን የተባለውንና ወነፊል የተምር ዘንባባ ወላአናብ የወይን ሀረጎችንም ጭምር ያበቅልላችኋል። ወሚን ኩል ተመራት እንዳው ታዋቂ የሆኑትን ዋና ዋናዎችን ለመጥቀስ ያህል እንጂ እረ ምኑ ተቆጥሮ ይዘለቃል። የፍራፍሬና የአትክልት አይነት ሁሉ በዚሁ በአንድ ውሃ ነው የሚገኘው ይላል። እነ ፊ ዛሊከ ለአየተን ሊቀውም የተፈከሩ እና በዚህ በዝናብ ውሃ አሁን የተቆጠሩትንና እነሱን የመሰሉትን የተለያዩ አትክልትና አዝመራዎችን አላህ በዚህ መልክ በማስገኘቱ ለአላህ ሱብሃነሁ ወተዓላ ምንነትና ማንነት ተጨባጭ የሆነ ማስረጃ ታገኛላችሁ። የሁሉ ነገር መኖሩን ታውቃላችሁ። ማን ነው የፈጠውና ያመጣው ቢባል ግን ከርሱ በስተቀር ሌላ ባለቤት የሌለው ከሆነ እውነትም የዓለም ባለቤት እርሱ ነውና አምልኮትን ለእርሱ ብቻ ይገባል ለሚለው አነጋገር ይሄ ወሳኝ የሆነ ማስረጃ ነው ነው የሚለው። ማስረጃነቱ ለማን ነው ግን ሊቀውም እየተፈከሩ አእምሯቸውን ተጠቅመው ነገሮችን የሚያስተውሉና የሚገነዘቡ ለሆኑ ሰዎች ነው። እንዶ አእምሮውን ዝም ብሎ ተሸክሞ ለደነዘዘው ይህ ሁሉ ቢነገር ቁም ነገር አይመስለውም ማለት ነው። እንደ ሰውነቱ እንስሳ መሆኑን ትቶ በሚገባ አቅሉን ተጠቅሞ ለሚያስተውልና ለሚያገናዝብ ሰው እነዚህ የማያጠራጥሩና የማያከራክሩ ተጨባጭ ማስረጃዎች ናቸው ለአላህ ብቸኛ አምላክ ለመሆኑ ማለት ነው። ወሰኸረ ለኩም ሌለ ወነሃር እንደገና ደግሞ አሁንም ለእናንተ ጥቅም ሲል ሌሊትን አዘጋጀላችሁ። የጊዜውን ክፍለ አንድ ክፍሉን ጨለማ አደረገው ለማረፍ እንድትችሉ ነው የሚለው። እንደገና ሌላውን ክፍል ደግሞ ቀን ብርሃናማ አደረገው። ለዚህና ለሌሊቱና ለቀኑ ክፍለ ጊዜ ደግሞ ልጁ መገልገያ የሆኑ ዘንዳ ወሸምሰ ፀሐይንና ወልቀመረ ጠረቃን ፈጥሮ መደበ ወኑጁሙ ሙሰኸራቱን ቢአምሪህ ሌሎችም የከዋክብት አይነቶች ደግሞ በሱ ፍቃድና ትእዛዝ የተፈጠሩና የተዘጋጁ ናቸው ለእናንተው ጥቅምና አገልግሎት እነ ፊ ዛሊከ ለአያቲን ሊቀውሚን ያዕቂሉን አሁንም ደግሞ በጠቀስኳቸው በሌትና በቀን በፀሐይና በጨረቃ በከዋክብት ዙሪያ አሁንም የአላህ ምንነትና ማንነት ለመገንዘብ ለሚሹ የአእምሮ ባለቤቶች ሁሉ ተጨባጭና አስተማማኝ የሆኑ መረጃዎች ይገኛሉ በእነዚህ በተጠቀሱት ነገሮች ነው የሚለው ወማ ዘረአ ለኩም ፊል አርዲ ሙኽተሊፈን አልዋኑሁ እንደገና ደግሞ በዚህ በምድር ዙሪያ የተለያዩ አይነትና መልክ ያላቸውን ነገሮች ሁሉ የፈጠረና ያስገኘላችሁም ከመሆኑ አኳያ ሲታይ ተመሳሳይ መረጃ ታገኛላችሁ እንግዲህ አሁን በዝርዝር የሚጠቅሳቸው ከብዙ አንዳንዶችን ጎላጎላ ያሉትን ነው አለበለዚያ በዚህ ምድር ላይ ያሉ ነገሮች አላህ የፈጠራቸው ለሰው ጥቅም ተቆጥረው ተሰፍረው አይዘለቁም ማለት ነው እና በዚህ በመሬት ላይ የፈጠረላቸው የተለያዩ የዱር እንስሳቶችም አሉ እንደገና ወደ ባህር ስንሄድ ደግሞ በባህር ውስጥ የሚገኙ አሳዎች አሉ በዛ ውስጥ ደግሞ የተለያዩ ማዕድናቶች አሉ ወደ ምድርም ስንመጣ በምድር ውስጥ የተለያዩ ማዕድናቶች ይገኛሉ እነዛን ሁሉ በሙሉ የፈጠረላቸውም እርሱ ብቻ ነው ይላል እና እነዚህ በምድር ላይ የሚገኙ ፍጥረታቶች ደግሞ አንዱ ሌላውን የማይመስል በአይነቱ በመልኩ በይዘቱ የተለያየ ነው ይላል እነ ፊ ዛሊከ ለአያተን እና በዝርዝሩም ሆነ በጥቅሉ በዚህ በምድራችሁ ዙሪያ ያሉት የእናንተ መገልገያዎችና መጠቀሚያዎችን በአይን ዋጃ ስትመለከቱና ስታስተውሏቸው አሁንም ለዓለም ባለቤት ብቸኛና ልዩ ጥበበኛ ለመሆኑ ተጨባጭና አስተማማኝ የሆኑ መረጃዎችን ታገኙባቸዋላችሁ ግን መረጃነቱ ለማን ነው ሊቀውም እየዘከሩ አሁንም ልባቸውን በሚገባ ተጠቅመው ለሚያስተውሉና መረጃዎችን ለሚያገናዝቡ ሰዎች ነው ማለት ነው እንዲሁ ዝም ብሎ እንደ በሬ እየበላ እየጠጣ አእምሮውን ሳይጠቀምና ነገሮችን ሳያገናዝብ ዝም ብሎ ደንግዞ የሚቀጥል ከሆነ የሁሉ መረጃ ቢደረደር ለሱ ቁም ነገር አይሆንም ማለት ነው አቅል ላለው ግን እና አቅሉን ለመጠቀም ለቻለ ሁሉ እነዚህ ሁሉ መረጃዎች ስለ አላህ ምንነትና ማንነት የማያዳግሙ ተጨባጭ ሁኔታዎችን ነው የሚያሳዩት ነው የሚለው وهو الذي سخر البحر لتأكلوا منه لحما طريا وتستخرجوا منه حلية تلبسونها وترى الفلك مواخر فيه ولتبتغوا من فضله ولعلكم تشكرون وهو الذي يهون ما الله الواحد مالك يعني سخر البحر بحرا لما انت يفترنا بجي ملك يزرجا يزرجا يزرجا يزرجا يزرجا انا مفتروا راس يتعلنوا ما سينيكم ተፈጠረው በኋላ ደግሞ ለተለያዩ አገልግሎቶች የተመቻቸና የተጀራ መሆኑ ሌላ ውለታ ነው ማለት ነው። ለምንድነው ባህሮችን በዚህ መልክ የፈጠረውና ያደራጀው? ሊተኩሉ ሚንሁ ለሕመን ጦርያ ከዚህ ከባህር ትኩስ የሆነን ስጋ እንድትመገቡና እንድትጠቀሙ በማሰብ ነው። እንግዲህ በባህር ውስጥ ያሉ እንስሳቶች በጣም ብዙ ናቸው፣ የአሳ ዘሮች ማለት ነው። እነዚህ እንግዲህ አሳዎች ሰው ሳይል እንደ ዱር እንስሳ ወይም እንደ ቤት እንስሳት ራዛን ከባክባቸው ሳይቀልባቸው አላህ በቁድራው በውሃ ውስጥ ብቻ አስኝቶና አሳድጎ በየቀኑ ያልቁብኛል ብሎ ሳይፈራና ሳይሰጋ ስጋ ትኩስ ስጋ እንዲበላ አስቻለው ማለት ነው። ወተስተክሪጁ ሚንሁ ሂልየተን እንደገና ከዚሁ ከባህሩ ዓለም ደግሞ የተለያዩ ጌጣጌጦችንም እንድታወጡ በማሰብ ነው ባህሩን የፈጠርኩ። ተልበሱና የምትለብሷቸው የሆኑ የውበትና የማዕረግ ጌጣጌጦችን የተለያዩ እንግዲህ እንደ አልማዝ ያሉ እንደንቆ የመሳሰሉ ነገሮች ከባህር ውስጥ የሚገኙ ክቡር ድንጋዮች አሉ። እነዛን ሁሉ ባህሮች እንዲያገኙላችሁ አደረግኩኝ ይላል። ወተረል ፉልከ መዋኺረቲ እንደገና ደግሞ መርከቦችን በዚሁ በባህር ጀርባ ላይ አንድ አቅጣጫ ተነስተው ወደ ሌላ አቅጣጫ በጣም አስገራሚ ፍጥነት እየተንሻለሉ ሲጓጓዙ ታያቸዋለ ይላል። ለምንድን ነው እነዚህ መርከቦች ደግሞ አላህ ሱብሓነሁ ወተዓላ ለእናንተ ጥቅም በእርስ ብቻ እንዳይወሰን ለእናንተ እጅግ አሳቢ መሆኑን ለማሳየትና ወሊተብተሁ ምን ፈድሊሂ በዚህ በመርከብ አማካይነት በንግዱ ዓለም ደግሞ ተሰማርታችሁ የእሱን ችሮታና ጸጋ እንድትፈልጉባቸው በማሰብ ነው። እንግዲህ ሰው በደረቁ መሬት ላይ ብቻ ተወሰን ቢሉት መሬት የሚያበቅለው ነገር ፍላጎቱን ላይሸፍንና ላይበቃው ይችላል። በንግዱ ዓለም ግን በዝር ደግሞ በእርስ ላይ ቢሄድ ብዙ ወራትና አመታት ሊጨርስ የነበረውን እርቀት በቀላሉ እንዲገናኙ ብሎ ከነሱ ጥቅም ትርፍ የሆነውን ዓለም በባህር ሸፈነና በባህር ላይ መርከቦች እየተሯሯጡ አንዱን ሀገር ከሌላው ሀገር አንዱን አህጉር ከሌላው አህጉር እያገናኙ በንግዱ ዓለም ደግሞ የበለጠ ጥቅም እንድታገኙ አደረጋችሁ ይላል። ወላአለኩም ተሽኩሩን። እና በእነዚህ ሁሉ ሁኔታዎች እንግዲህ ይህን ያደረገው ለምንድን ነው? የአላህን ችሎታውንና ጥበቡን እንደገና ደግሞ በማንኛውም ነገር ሁሉ አጋር የሌለው ብቸኛ መሆኑን ከመገንዘባችሁም በተጨማሪ ባለውለታ መሆኑንም አውቃችሁ እንድታመሰግኑት በማሰብ ነበረ። ዳሩ ግን እናንተ ይህን ሁሉ አድርጎላችሁ ሲያበቃ በማመስገን ፈንታ መካድና ማጋራት አደረጋችሁት መልሱን ነው። وألقى في الأرض رواسي أن تميد بكم أنهارا وسبلا لعلكم تهتدون وعلامات وبالنجم هم يهتدون أفمن يخلق كمن لا يخلق أفلا تذكرون وإن تعزوا نعمة الله لا تحصوها إن الله لغفور رحيم وألقى في الأرض رواسي أن تميد بكم فجد بمدراسوا لا يدقموا يتلاجوا كبدت يالاشتو ኮረብታዎችን ተረከረባቸው ይላል። ምድሩን መጀመሪያ አንድ ወጥ አድርጎ ሜዳ አድርጎ ነበር የፈጠራት ይባላል። ከዚህ በኋላ ግን የተለያዩ ተራራዎችንና ጋራዎችን አዘጋጀና እንደዚህ ሚዛኑን ጠብቀው እንዲይዙ እንደ ጭቃል ዙሪያውን አንድ ድንኳን በሚዘረጋ ጊዜ ዙሪያውን በአውታር እንደሚገጠረው እንደዛ ረግጠውና ከፍለው የሚይዙ ጋራና ተራራዎችን ደረደረባቸው በተለያየ እርቀት ነው የሚለው። ይህንም ያደረገው ለምንድነው? አንተም ይደቢኩም ይህች ምድራችሁ በቀላሉ እንደኳስ ከሚፈለገው በላይ በሆነ ፍጥነት እንዳትገላበጥና እንዳትናወጥባችሁ ወጥሮ እንዲይዙ ጋራዎችን ደረደርኩኝ ነው የሚለው። ወአንሃረን በየጣልቃው ደግሞ ጅረት ውሃዎችን ትልልቅ አለቶችንም ከአንድ አቅጣጫ ተነስተው አካባቢውን እየቀደዱ እና እየጎረፉ እንዲሄዱ አደረጉ። ባለፉበት አቅጣጫ ሁሉ አገልግሎት እንዲሰጡ ማለት ነው። ወቱ ብለን እንደገና ደግሞ መገናኛ አውራ ጎዳናዎችንም ከፈትኩላችሁ። በበሰጠኋችሁ ተፈጥሯዊ እውቀት መንገዶችን እየከፈታችሁ አንድ ቦታ ያለው ከሌላው፣ አንድ ሀገር ከአንድ ሀገር፣ አንድ አህጉር ከሌላ አህጉር የምትገናኙባቸው ሰፋፊና ረጃጅም ጎዳናዎችም ዘረጋሁላችሁ ይላል። ለምንድን ለአለኩም ተተዱን ወደምትፈልጉበት አቅጣጫ በቀላሉ ለመመራትና ለመገናኘት ትችሉ ዘንድ ይላል። ወአላማቲ እንደገና ደግሞ እነዚህ ጋራና ተራራዎች መሬትን ረግጠውና ወጥረው ከመያዛቸው በተጨማሪ በምልክትነት እንዲያገለግሉ ነው። ከአንድ አቅጣጫ ተነስታችሁ ወደ ሌላ አቅጣጫ ስትሄዱ በዛ ጋራ ዙሮ ሲሄድ የገሌ ሀገር ይገኛል፣ በዛ ሲደረስ ደግሞ የገሌ ሀገር ይታያል እየተባለ በምልክትነትም ያገለግላሉ ማለት ነው። እና የገሌ ገሌ የተባለው ጎራ በገሌ ሀገር ውስጥ ይገኛል፣ ገሌ የሚባለው በነገሌ ክልል ይኖራል እየተባለ ለሀገሮች ድንበርና መለያ ምልክትም በመሆን ይጠቅማሉ ማለት ነው። ወቢነዚህም ያተዱን በተጨማሪም ደግሞ በዚህ ምድር ላይ ያሉ ሰዎች በጋራዎች ብቻ ሳይሆን አቅጣጫቸውን የሚመሩትና የሚያውቁት በከዋክብቶችም ጭምር ነው። ከዋክብቶች ለሊት በሚሆንበት ጊዜ ጨለማው እንግዲህ በቅርበት ስለሚዘጋ ጋራዎች አይታዩም። ቀን ቀን በብርሃን ሲሆን አንድ መንገደኛ እዚህ እንግዲህ ገሌ ሀገር ለመሄድ ነበር ቤት አቅጣጫ ነው መሄድ ያለብኝ ሲል ያማዶ ጋራ ይታያል ይላል። አዎ ያንን ወደ ቀኝ ትተዋለን፣ ያዛ ስታልፍ ደግሞ ወደ ግራ የሚገነጠለውን ይዘህ ትሄዳለህ እየተባለ ምልክት ይሆነዋል ማለት ነው። ለሊት የሆነ እንደውሳ ጨለማው በተወሰነ ርቀት ስለሚዘጋው በአሻጋሪ ያሉ ጋራዎች ጎልተው አይታዩም። የዛ ጊዜ ደግሞ በከዋክብቶች ይተካል ምልክቱ ማለት ነው። በየብስም ሆነ በባህር የሚጓጓዙ ሰዎች በወትሮ ጊዜ በተለይ ከዋክብቶችን በየሰዓቱ የሚወጡትን ከዋክብቶች እና በጉዟቸውም ደግሞ በተለያየ እርከን ሲደርሱ አሁን ለሊቱ ይህን ያህል ጊዜ ሄዷል፣ ይህን ያህል ቀርቶታል፣ ይቺ ከወሰብ የምትወጣው ከሌሊቱ ይህን ያህል ሰዓት ሲሄድ ነው፣ ይቺ የምትጠልቀው ደግሞ ይህን ያህል ሲቆይ ነው፣ ይቺ ከወሰብ ደግሞ በምስራቅ አቅጣጫ ይህን ያህል ቦታ ላይ ነው ያለችው፣ ይቺኛዋ በምዕራብ ናት፣ ይቺ በደቡብ በሰሜን ማለትን ያውቁ ነበር በጥናትና በተለምዶ ማለት ነው። በአሁኑ ጊዜ ግን በዘመናዊ ግልጭልጭ እየተተኩ እንዲህ አይነት ተፈጥሯዊ ምልክቶችን ሰዎች ብዙ እየዘነጓቸው ነው ያሉት ማለት ነው። በተለይ በተመሳሳይ ግን በሌላ መልኩ አሁንም በከዋክብት ዙሪያ ብዙ ዘመናዊ ጥናቶች እየተደረጉ ሌላ እውቀቶች አሉ ግን እና እነዚህ ከዋክብቶች አሁንም በምልክትነት ያገለግላሉ። በባህር ላይ ሆነ በአየር ላይ ጉዞ የሚያደርጉ ሰዎች አቅጣጫቸውን ስተው ይሄዱ እንደሆነ ከዚያ ከአቅጣጫቸው ምን ያህል የራቁና የቀረቡ መሆናቸውን ለመገምገም ይጠቀሙባቸዋል ማለት ነው። እና በጋራዎችም ሆነ ወቢነዚህም በከዋክብቶችም ጉዘኞች የሚሄዱበትን አቅጣጫ ይመሩና ያገኙበታል ይላል። ይህ ሁሉ እንግዲህ የአላህ ጸጋና ችሮታ ነውና ይህን ሁሉ ደግሞ ከእርሱ በስተቀር ማንም አስቦ የሰራና ያገኘ እስከሌለ ድረስ አምልኮ ስለ እርሱ ብቻ ነው የሚባለው ለዚህ ነው ለማለት ነው። አፈመን የኽሉቅ አሁን የተጠቀሱትንና እና ያልተጠቀሱትንም ጭምር የሚፈጥር የሆነው ጌታ ከመን ላ የኽሉቅ ምንም እንደማይፈጥረው ነገር ነው ትላላችሁን? አላህ እንግዲህ በፈጣሪነት ባህሪው ምን ነገር እንዳስገኘ ከብዙ በጥቂቱ አሁን የተጠቀሱትን የሚናቁ አይደሉም። እነዚህን እና እነዚህን የመሰሉትን የፈጠረው ጌታ ከመን ላ የኽሉቁ ምንም ነገር እንደማይፈጥረው ነው ማለት ይቻላል። አፈላ ተዘከሩን? እና ይህንን አባባል ልብ ብላችሁ አታስተውሉትንም? ባይፈጥርም እንደው ግዴለም ጌታ ይሆናል የምትሉ ከሆነ ይሄ ሊያዋጣ ይችላል እንዴ? የጌታ የሚሆን ነገር መፍጠር አለበት ማለት ነው። እና የሚፈጥርና የማይፈጥር ደግሞ እኩል ነው የሚል አይኖርም። አቅል የሌለው ማሰብ የማይችል ካልሆነ በስተቀር ማለት ነው። ወኢን ተዑዱ ኒዕመተላሂ ላ ቱሕሱሃ፣ አላህ ሱብሓነሁ ወተዓላ ለእናንተ የዋለላችሁን ውለታና የለገሳችሁን ችሮታ ብትቆጥሩ አንድ ሁለት ብላችሁ ምን ያህል ውለታ እንደዋለላችሁ ለማሰብ ብትሞክሩ የእሱን ውለታ ለማዳረስ አትችሉም። እንኳን ወረታና ምስጋናውን መስፈር ቀርቶ የዋለላችሁን ውለታ በቁጥር ራሱ ቆጥራችሁ ሪፖርት አቅርቡ ብትባሉ እንኳን ይህን ያህል ነው የዋለልን ብላችሁ ለማጠቃለል አትችሉም ከብዛትና ከስፋቱ የተነሳ ነው የሚለው። ኢነላህ ለገፉሩ ረሂም፣ አላህ ለማንኛውም የሰው ልጅን ሁሉ ውለታ ለግሶት ተገቢውን ወረታ ባለመመለስና ባለማመስገን አምልኮቱን ለእርሱ ብቻ ባለማድረግ ቢያጠፋ ጌታ ታዛዥ ከመሆኑ መሀሪ ከመሆኑ የተነሳ መረጥ ሰፊና ሩሩ ነውና ይኸው እስከ ቀጠሮ ድረስ የጥፋቱ ጋር ዝም ብሎ ያኖረዋል እንጂ እንደናንተ ስራ ቢሆን ኑሮ ይህን ሁሉ አድርጌላችሁ ሲያበቃ ስትሉና ስታጋሩ በዚህ ምድር ላይ መኖር ባልተፈቀደላችሁ ነበረ ማለቱ ነው። ወለው አክሊላሁ እናንተ ቢዱኒህም ማተረሳ አለህም እንዳባህ እንደሚለው በላ ቦታ ሰዎች ለጥፋታቸው እዚቹ ምድር ላይ እለት በእለት ሊይዛቸው ቢሳ ኑሮ እንኳን እነሱ ለእነሱ መገልገያ ተብለው የተፈጠሩት ነፍሳትና እንስሳት እንኳን ሊተርፉ አይችሉም ነበረ፣ በእነሱ ጦት ሁሉም ይጠፉ ነበረ ይላል። እና እዚህ ላይ ወይም ተዱኒያ መጠላ ላ ጥፍሷ በሚለው አነጋገሩ አላህ የአላህን ውለታ ብትቆጥሩ የቁጥሩን መጠንና ወሰን አትገልጹበትም ይላል። ይህንን እንግዲህ ሙቀፈል ለሆነ ነገሮችን በጥልቀት ለማይመለከት ሰው የተጋነነ አነጋገር ሊመስለው ይችላል። ያው ጉዳዮችን ለሰው ልጆች ጠቃሚ የሆኑትን ነገሮች እሱም ሲጠቅሳቸው ቆይቷል። አሁንም ደግሞ አንዳንድ የጠሩ ቢኖሩ እነዚያን በቀላሉ ይህን ይህን ነው ብለን የምናውቀውን ነገር ለመናገር እንዴት አንችልም? ይህ ይሆናል እንደ ቁጥሩን አትደርሱበትም ይለናል ይላል ማለት ነው። ግን ማጋነን አይደለም። ሰው ይህ የአላህ ኒዕማ ሱብሓነሁ ወተዓላ ዙሪያውን የከበበው ከመሆኑ ብዛት የተነሳ አብዛኛዎቹን የአላህን ውለታዎች ረሷቸዋል፣ አያውቃቸውም ማለት ነው። እና ስላላወቃቸው የተወሰኑት ናቸው ትዝ የሚሉት። እነዚያ ጥቂቶቹ ትዝ የሚሉት ስለሆኑ እንዴት አይገለጽም ይላል። አለበለዚያ ወደ ግርግር ሁኔታ ከተገባ የአላህን ውለታ አሁንም ልክ እንዳለው ጭራሽ መቁጠር አይቻልም ማለት ነው። በቀላሉ አንዳንዷን ነገር እንዳው ብንወስድ ለምሳሌ የሰው ልጅ በዚህ ምድር ላይ ከተገኘበት እለት ጀምሮ ለመኖር በሰላም ለመኖር ከሚያስፈልጉት ነገሮች ሁሉ ዋናውና ወሳኙ ምንድን ነው ተብሎ ቢጠየቅ በመጀመሪያ የምናገኘው አየርን ነው ማለት ነው። ብዙ ሰው ግን ይሄ አየርን አያውቅም። ሩጦ ምግብ ነው መጠጥ ነው የሚለው። እነዚያ በሁለተኛ በሶስተኛ ደረጃ የሚመጡ ናቸው። መጀመሪያ ህይወት ላለው ነገር በዚህ ምድር ላይ ለመኖር ወሳኙ አየር ነው። አየር እንግዲህ ኦክሲጅን እና ሃይድሮጅን የሚባለው የአየር ክፍል ሁለቱ ተቀናጅተው በዚህ ምድር ላይ እና በአህዋ ላይ ካልተገኙ ማንም ህይወት ያለው ነገር ደቂቃ መቆየት አይችልም ማለት ነው። ግን ማንም ሰው ከተፈጠረ ወይም ማንም ነፍስ ያለው ነገር ከተገኘበት ዕለት አንስቶ ያውም በጣዎችን ቅጠላቅጠሎችንም ጨምሮ ሰውን ብቻ ሳይሆን ማለት ነው ይህ አየር ባይኖር ኑሮ መኖር አይችልም። እና አንድ ሰው እ ከተወለድ ካንስቶ እስከ ለተሞት ድረስ ስንት ኦክሲጅን አቃጠልክ ተብሎ ቢጠየቅ ይህን ያህል ነው ብሎ መልስ ሊሰጥ አይችልም ማለት ነው። እንግዲህ ወደ ምግቡ፣ ወደ መጠጡ፣ ወደ ልብሱ፣ ወደ ምኑ ሳይሰጥ ወደ ጤንነቱ ይችን አየሯን ብቻ ትንፋሿ ምን ያህል ትንፋሽ ነው በአንተ እስከ ዛሬ ያቃጠልከው እስኪ ምን ያህል ሲጦም ይሆናል ተብሎ ቢጠይቁት ማንም በዘመናዊ መሳሪያ እንኳ ቢረዳ እያንዳንዱ ሰው ምን ያህል አየር ለእሱ አገልግሎት ያዋለ መሆኑን መልስ መስጠት አይችልም በቀላሉ ማለት ነው። ወደ ውሃውም ስንመጣ ወደ ምግቡም ስንመጣ ተመሳሳይ ሁኔታ ነው የምናገኘው። ከዛ ደግሞ በዋጋ የማይተመኑ ነገሮች አሉ። ጤንነትን የመሰለ ነገር ማለት ነው። እንደገና ሀዋሳቶችን እናይንም አይን እንደቀላል ኑሮ አይን ይባላል። አይን እንግዲህ የሚሰጠው አገልግሎት ብርሃኑን አላህ ስብሓነሁ ወተዓላ ያንን የአይን ብርሃን ባይሰጠው ኑሮ ሰው ምን ይሆን ነበረ? ጆሮን ባይከፍትለት ኑሮ እንዴት ነበረ? አፍ ባይኖረው ኑሮ፣ አፍንጫ፣ የመሳሰሉት ሁሉ ነገሮች እዚሁ አካሉ ጋር የተያያዙ እለት በእለት የማይላቀቁት ማለት ነው። ረጭ ያለው ነገር ቀርቶ እነዚህን ሁሉ ነገሮች እንግዲህ በጣም ለሰው ልጅ አስፈላጊ የሆነውን ነገር በጣም ርካሽ ነው ያደረገው። በጣም ሊያስፈላጊ የሆነ ለምሳሌ አየርን እንግዲህ በሰው ልጅ በጭንጫጭ በምን ቢያደረገው ኑሮ ማንም ሰው ሊኖር አይችልም ነበረ። ስን የሚገዛ ገንዘብም አይኖረውም ነበር ማንም ሰው። ግን እሱ በጣም አስፈላጊ ስለሆነ እንደ ውሃ በወንዝ በምን ሳይገደብ በዚህ በዓለም ሙሉ አደረገው። አንድም ሰው በነፃ እንዲጠጣው ሀብታም ደሃም ማለት ነው። በተዋረድ ደግሞ እነ ውሃን በፍላጎቱ ዝቅ ስለሚል እሱን በተወሰኑ ቦታዎች መደበው፣ አሁንም በነፃ አደረገው እሱንም ማለት ነው። ከዚያ እነ ምግብን የመሳሰሉትን ነገር እነ ልብስን ፍላጎቱ እንግዲህ ተዋረድ ዝቅ ባለ ቁጥር እንደ መጠኑ ደግሞ እየቀነሰ ይሄዳል ማለት ነው። እና ይህን እንግዲህ በዚህ መልክ ዘር ብሎ አጠለጥ ብሎ ለሚያየው ሰው አሁንም አላህ ስብሓነሁ ወተዓላ ለሰው ልጆች የዋለላቸውን ውለታ እንኳን ወረታና ዋጋውን ሊከፍል ቀርቶ ቁጥርና መጠኑን እንኳን አያውቀውም የሚባለው አነጋገር ቢያንስ እንጂ አይበዛበትም ማለት ነው። والله يعلم ما تسرون وما تعلنون والذين يدعون من دون الله لا يخلقون شيئا وهم يخلقون أموات غير أحياء وما يشعرون أيان يبعثون إلهكم إله واحد فالذين لا يؤمنون بالآخرة قلوبهم منكرة وهم مستكبرون والله يعلم ما تسرون وما تعلنون إن الله رجم سبحانه وتعالى إن أنت فترتك እዚህ ምድር ላይ እስካላችሁ ድረስ ወይም በሌላ ዓለምም ቢኖሩ ከተቻለ ማለት ነው በምስጢር የምትሰሩትንም ሆነ የምታወሩትን እንደገና በይፋና በጀሃድም እንደዚሁ የምትሰሩትንና የምታወሩትን አጣምሮና ጠንቆ ያውቃል ነው የሚለው። በእውቀቱ ማኳያ እስካሁን ስለ ኃይሉ ስለ ጥበቡ ነበር ሲገልጽና ሲያስተዋውቅ የመጣው። በእውቀቱ በኩል ምን ያህል ነው እውቀቱ ብትል በዓለም ዙሪያ ሁሉም ፍጥረታቶች የሚሰሩትንና የሚናገሩትን ምስጢሩንም ጃሃዱንም እኩል አድርጎ ቁልጭልጭ አድርጎ ያውቀዋል። ከሱ የሚደበቅና የሚሰወር ነገር ደግሞ ምንም የለም። በዚህም እንግዲህ ረገድ ስታየው እንደሱ የዓለምን ምስጢር በሙሉ ይፋውንም ምስጢሩንም የሚያጣለ ወይ ቢባል ማንም አለ ማለት አይቻልም። በዚህም እንግዲህ አቻ የለውም ማለት ነው። በኃይሉ ብቻና በጥበቡ ብቻ ሳይሆን በማወቅ ችሎታውም እንደገና የዓለምን ምስጢር እንደሱ ማንም የለም ማለት ነው። ወለዚነ የድዑነ ሚን ዱኒላህ ግን ከአላህ ሌላ የሚገዙላቸውና የሚያመልኳቸው የሆኑት ነገሮች ይላል ላይፍልቁነ ሸአን። አሁን የተጠቃቀስኳቸውን ጠቃሚና አስፈላጊ ነገሮች ሳይሆን እንደው ትንሽና ብናኝ የምታህል እንኳ ነገር ቢሆን አይፈጥሩም። እንኳን እነ ሰማይን እነ ምድርን እነ ፀሐይን እነ ጨረቃ እነ ከዋክብትን እነ ነፍሳትን እንስሳትን አትክልትን ይቅርና ነው የሚለው። እንደው አንዲት ብናኝ የምታህል ሸይ የምትባል አጠረላሽያ ከማን ገሸይ ተብላ ቁጥር ውስጥ የምትገባ ነገር ከኔ ውስጥ ማንም አይፈጥርም ይላል። ወሁም ይፍለቁን እንኳን እነሱ ሊፈጥሩ ቀርቶ እነሱ ራሳቸው ተፈጣሪዎች ናቸው። ከተፈጣሪነት መች ወጡና ወደ ፈጣሪነት ሊሸጋገሩ ነው የሚለው። መጀመሪያ ፈጣሪ ለመሆን እሱ ተፈጣሪ ከመሆን መዳን መውጣት አለበት። ግን ከኔ ውስጥ የምትገዙላቸውና የምታመልኳቸው የሆኑ ነገሮች ሁሉ በሙሉ ሲታዩ እንኳን እንደኔ ሌላን ነገር ሊያገኙና ሊፈጥሩ ቀርቶ እነሱ ለራሳቸው ተፈጣሪ ሆነው ነው የሚገኙት። ታዲያ ተፈጣሪ የሆኑት ነገሮች እንደገና አግልቃችሁን የጋራ ፍጥረት ሲደረድሩና ሲታወዳድሯቸው ትንሽ አታስቡም ነው የሚለው። አምዋቱን ሁሉም ደግሞ ከኔ ውጭ ያሉት ነገሮች ሁሉ ሙታን ናቸው ማለት ነው። እና አጅለን ነው አጅላ ወይ በእለቱ ሙታን ናቸው ጉዑዝ ናቸው ለማለት እንደ ፀሐይ እንደ ጨረቃ ያሉት ወይም ደግሞ የተለያዩ ሰው የሚያመልኳቸው ጥላቶች፣ ጣዖቶች፣ ምስሎች፣ ጣዖቶች በሙሉ የማይሰሙ የማይለሙ ህይወት የሌለባቸው ናቸው ማለት ነው። ገይሩ አሕያ ጭራሽ የህያውነት የሌለባቸው ናቸው። ወይም ደግሞ ህያው ቢሆኑም ለተወሰነ ጊዜ ለምሳሌ አንዳንድ ነቢያቶችን መላይኮችን የሚያመልኩ አሉ። እነዚያ ለተወሰነ ጊዜ ህያው ሊሆኑ ይችላሉ፣ ግን ከትንሽ ጊዜ ቆይታ በኋላ ደግሞ ይሞታሉ። መልሰው ህያውነታቸው ቋሚ አይደለም ማለት ነው። ወይ መጀመሪያ ህይወት የሌላቸው ናቸው፣ ወይም ከትንሽ ጊዜ በኋላ ህይወታቸውን የሚያጡ ናቸው። ከዚህ ውጭ አይደሉም ማለት ነው። አላህ ግን ሱብሃነሁ ወተዓላ አልሐይ አልቀዩም ቋሚ የሆነ ህይወት የተሟላ ህይወት ህመም፣ ድካም፣ እርጅና፣ ሞት የማይከተለው መነሻውም መድረሻውም በዘመን የማይለካ የተሟላ ህይወት ያለው አላህ ነው። ታዲያ በዚህ ሁሉ እንግዲህ ሲታይ እሱን የሚተካና የሚመስል የለም ማለት ነው። ወማ ይስሩነ አያነ ይባሱን እንኳን ለራሳቸው ህያው የሆኑ ይቅሩና ከሞቱና ካለፉ እንኳ በኋላ ራሳቸውም ሆነ ተገዦቻቸው ጫማ መስተደርቶ እንደሚነሱ እንኳን ንገሩ ቢሏቸው አያውቁትም። ለዚህ ጥያቄ እንኳ መልስ ሊሰጥ አይችልም። ጌታ ተብሎ የሚመለከው ነገር ሁሉ ነው የሚለው እና ከዚህ የበለጠ እንግዲህ ደካማ አለ? እንዲህ አይነቱን ደካማ የኔ አጋርና ቢጤ ተደርጎ ሲመለስ ምንኛ አሳፋሪ ነው ማለት ነው። አላህ ሱብሃነሁ ወተዓላ እንኳን ለራሱ ሊፈጥር ቀርቶ ወይም ደግሞ የቋሚ ህይወት ባለቤት ሊሆን ቀርቶ እሱን የሚገዛውና የሚያመልከው ባሪያ ሙቶ በመቃብር ምን ያህል ጊዜ ቆይቶ መቼ እንደሚነሳ እንኳ ቂያማ ሊደርስ ይህን ያህል አመታትና ወራት ቀርቷል ብሎ እንኳ ቀጠሮ መቁረጥ የማይችል ነው። የራሱ ያው ፍጡር ነውና እንደ ማንኛውም ፍጡር ቂያማ መቼ እንደሚመጣ እንኳን አያውቅም ማለት ነው። ታዲያ እንግዲህ ከኔ ውጭ ያሉ አማልክቶች ይሄ ነው ደረጃቸው ማለት ነው። ኢላሁኩም ኢላሁ ዋሂድ ይህ ከሆነ ታዲያ የእናንተ አምላካችሁ አንድ ብቻ ሁለተኛ ተጨማሪና ተወዳዳሪ የሌለው አንድ ብቻ አላህ ነው የምላችሁ ለዚህ ነው። በዛቱም እሱን የመሰለ እንግዲህ አካል ያለ የለም። በስሙም የእሱን ስም የሚወርድ ማንም የለም። ይህ በባህሪውም የእሱ አይነት ባህሪ ያለው የለም። በስልጣኑም በመብቱም የእሱ አጋርና ተከራካሪ ሊሆን የሚገባ የሌለው ብቸኛ አምላክ አላህ ነው የሚባለው ለዚህ ነው። ምክንያቱም ሌሎች አምላኮች ካሉ አሁን በተጠቀሱት ነገሮች ሁሉ መሳተፍ ነበረባቸውና ማለት ነው። ፈለዚነ ላ ዩእሚኑነ ቢልአኺረቲ ነገሩ ታዲያ በዚህ መልክ ተገልጦና ተብራርቶ እያለ እነዚያ ከሞት በኋላ መነሳትና ጌታ ፊት ቀርቦ መጠየቅን የማያምኑ የሆኑት ካዲዎች ቁልቡሁም ሙንክረቱን እንዲህ አይነቱ ቁም ነገር ሲነገራቸው ከአላህ በስተቀር አምላክ የለምና አምልኮታችሁንና አክብሮታችሁን ለእርሱ ብቻ አድርጉ ተብሎ ሲነገሩና ሲመከሩ ልቦናቸው ያቅረሸርሻቸዋል፣ አይዋጥላቸውም። ወሁም ሙስተክቢሩን ይህንን አይነት ቁም ነገር ለመቀበልም ክሊፈኞችና አኩረተኞች ነው ይታያሉ ይላል። ላ ጀረመ አና ላሀ ያዕለሙ ማ ዩስሩነ ወማ ዩዕሊኑን ኢነሁ ላ ዩሒቡ ልሙስተክቢሪን ላጀረመ እውነት ልበላችሁ ይላል አላህ አናላህ ያዕለሙ ማ ዩሲሩነ ወማ ዩዕሊኑን ሀቅ የማይዋጥላቸው እንዲህ አይነቱ ኩራተኞችና ትዕቢተኞች ምስጢርና ጅሃድ የሚያደርጉትን ነገር በቅርብ ጠንቅቆ ያጥባቸዋል። እናንተ የምታዩትና የምታውቁት ከእነሱ ተንኮል የተወሰነውን ነው። አላህ ግን በእርግጠኝነት እነሱ በይፋም ሆነ በምስጢር የሚያደርጓትን እንቅስቃሴ ማንኛውንም ሁኔታ በሚገባ ያውቃል ማለት ነው። እነሆ ላ ዩሒቡ ልሙስተክቢሪን አላህ ሱብሓነሁ ወተዓላ እውነቱ እንደዚህ ከተገለጠና ከተብራራ በኋላ እውነትን አልቀበልም የሚሉ ትዕቢተኞችንና ኩራተኞችን አይወድምና ያን በእነሱ ላይ ያለውን ቅሬታ ወደፊት የሚገልጽበት መድረክ ይኖረዋል ነው። ኢዛ ቂለ ለሁም ማዛ አንዘለ ረቡኩም ቃሉ አሳጢሩ ልአወሊን ወይዛ ቂለ ለሁም እንዲህ አይነቶቹ ትዕቢተኞችና ኩራተኞች ለእነርሱ በሚባል ጊዜ ማዛ አንዘለ ረቡኩም ጌታችሁ በነቢዩ አማካይነት ምን አወረደ ተብለው ሲጠየቁ ይህንን የወረደውን ቁም ነገር ሀቅ ነው ብለው ላለመናገር በመሸፈጥ ምን ይላሉ? ቃሉ አሳጢሩ ልአወሊን ይህምን ቁም ነገር አለው የወትሮ ሰዎችን ቆጥልሽ ጊዜ ያለፈበት ተረት ተረት ነው የሚያወራው እውነት መስሎ ነው እንደ ነቢይ ተላከ ኪታብ ወረደ ሲሉ